ትናንትና ኢስባተ ለይደይን ቢላህ ተዓላ ፊል ቁርአን አልከሪም አይተን ነበር። ዛሬ ደግሞ ኢስባቱ ልዓይነይን ሊላህ ተዓላ ኢስባቱ ልዓይነይን ሊላህ ተዓላ ለልዕለ ሀያሉ ጌታችን ሁለት ዓይን እንዳለው እንመለከታለን። በቁርአን ውስጥ የተረጋገጡ አላህ ዓይን እንዳለው በቁርአን ውስጥ አረጋግጦልናል። እስኪ እንመልከት። ወቀውሉ የሚለው ቃል አለ ፈስር ጽና ለሁክም ረቢክ ለጌታ ውሳኔ ለጌታ ፍርድ ጽና ፈኢነከ አንተ ቢአዕዩኒና በእኛ አይኖች ጥበቃ ስር ነው ያለኸው ይላል አላህ ነቢዩን ዓለይሂ ሰላቱ ወሰላም እንዲህ ይላቸዋል። ሌላም አለ ነቢዩላህ ኑሕን ያለበት ወሐመልናሁ ጣን ነው አላ ዛቲ አልዋሕን በባለ ጣውላዋ ወዱሱር በባለ ሚስማሯ በሆነችው መርከብ ላይ ጣን ነው ይላል። አልዋህ የልውህ ፍሉላል ለውህ የሚለው ለውህ አንድ ጣውላ ሲሆን አልዋህ ጣውላዎች ማለት ነው። ባለ ጣውላዎች የሆነችው ወዱሱር ባለ ሚስማሮች በሆነችው መርከብ ወይንም ጀልባ ጫን ነው ይላል። ተጅሪ የምትፈስ የምትዋኝ የሆነች ቢአዕዩኒና በእኛ አይኖች ጥበቃ ስር ሁና ጀዛአን ይህ ክፍያ ነው ሊመን ካነ ኩፊር ለተካደው ሰውዬ ይላል። ወሐመልናሁ ጫን ነው አላ ዛቲ አልዋህን ባለጣውላዎች በሆነችው ወይም ታንቃዎች ማለት ነው። አልዋህ ማለት ባለጣውላዎች ከጣውላዎች የተሰራች ማለት ነው። ወዱሱር ባለሚስማሮች በሆነችው ማሰሪያዋ ማለት ነው። ሚስማር በሚስማር እየተመታ ነው የተሰራች እንትን ነው ማለት ነው። ጀልባዋ የኖህ መርከብ ናት። ተጅሪ የምትፈስ የምትዋኝ የሆነች መርከብ ቢአዕዩኒና በእኛ አይን እይታዎች በእኛ አይነ ጥበቃ ውስጥ ሆና እየጠበቅናት እያየናት ማለት ነው። ጀዛአን ይህ ክፍያ ነው ሊመንካነ ኩፊር ለተካደው ሰውዬ ክፍያ ነው ይላል ለነብዩላህ ኑህ ማለት ነው። ተክደዋል አንቀበልም ስለባቸው። ሌላም አያ አለ ወአልቀይቱ አለይከ በአንተ ላይ አስቀመጥኩ ይላቸዋል ነብዩላህ ሙሳ ነው ይሄ ደግሞ ወአልቀይቱ አለይከ በአንተ ላይ አስቀመጥኩ መሐበተ ሚኒ ከኔ የሆነን ፍቅር በአንተ ላይ አደረግኩ ይላቸዋል። ወሊቱስናአ እንክብካቤ እንድታገኝና ልትጠበቅ አላ አይኔ በእኔ አይን በእኔ ጥበቃ ስር ሆነ እንድትጠበቅ ምን አደረግ በአንተ ላይ ፍቅሬን አደረግ ይላቸዋል ነቢዩላህ ሙሳ አለይሂ ሰላም። አሸርሕ ወደ ማብራሪያው እንግባ። እያንዳንዱን ይመለከታል። ወስቢር ጽና የሚለው አስሰብሩ ሰብር ማለት ሉገተን ከሬ ትርጉሙን ካየነው ሰብር ማለት አልሐብሱ መገደብ ወልመንዑ መከልከል ማለት ነው። ሶብር ማለት አልሐብሱ ማገድ ወልመንዕ መከልከል መገደብ ማለት ነው። ሶብር ማለት ይሄ ቀሬ ቃሉ ነው። ሰሆ ወደ ሸሪዓው ስንመጣ ሶብር ማለት ሐብሱ ነፍሲ ነፍስን ማገድ ነው፣ ነፍስን መገደብ ነው። አንል ጀዛዒ ከቁጭ ከመቆጨ ዋይ እንደዚህ ቢሆን ዋይ እንደዚህ አድርጎ ቢሆን ነው ዋይ እንደዚህ በውስጥ ላይ ቁጭ ለምን የኛ ስራ አይደለም የአላህ ውሳኔ ነው። ወሐብሱ ሊሳን ሐብሱ ነፍሲ ነፍስን ማገድ ነው። አንል ጀዛዒ ከቁጭ ወሐብሱ ሊሳኒ ምላስንም መቆጠብ ነው። አን ተሸኪ ከወቀሳ ጌታን ከመውቀፍ አን ተሸኪ ወተሰኹጢ አስቀያሚ ወይንም ደግሞ ቅያሜን ከመግለጽ በጌታ ላይ ተቃውሞን ከማሰማት ማለት ነው። ተሸኪ እንድናልፋችሁ ወቀሳ ስሞታ ማለት ነው። ስሞታ ጌታ እንደዛ አድርጎ አላህ እኔን እንደዛ አድርጎ ሌሎች ላይ ያላደረሰው እኔ ላይ አድርጎ እያለ ስሞታ ወይንም ወቀሳ ማለት ነው። ጌታ ምላስን መቆጠብ አን ተሸኪ ከወቀሳ ከስሞታ ወተሰኹጢ ከቅያሜ መጥፎ ነገር ከመናገር ማለት ነው። ለነፍስ ከቁጭት ለምላስ ደግሞ ከወቀሳ ወይንም ከመጥፎ ከመናገር መቆጠብ። ወሐብሱ ልጀዋይሒ አካልንም ማገድ መቆጠብ ነው። ከምን አለቅሚ ልሁዱድ ጉንጮችን ከመምታት ጉንጮችን ከመምታት ወሸቅ ልጅዩብ ኳሌታዎችን ከመቅደድ መቆጠብ። ይሄ ለቅሶ የሆነ ሰው በጣም ወይ እንትን ከቤት ውስጥ ዋና በሚሞትበት ሰዓት ልብሳቸውን ይቀዳሉ፣ ጸጉራቸውን ይነጻሉ፣ ጉንጫቸውንም ይመታሉ። ያ ነው። ወሐብሱ ልጀዋሪሕ አካላትን ማገድ አለቅኒ ከመምታት አልኹዱድ ጉንጮችን ይከድፍሏል ወሸቅል ጂዩብ ኳሊታውችን ከመቅደ መቆጠም ማለት ነው ስለዚህ ሶብር ምን ምን ይዞልናል ሶብር እናስተለ ሶብር ሊሳን አለ ሶብር الجوارح አለ ማለት ነው ለእያንዳንዱ ሶብር አለ العلماء علماء يقسمون الصبر الى ثلاثه انواع وده صوت كفل الصبر تجسن بالصبر الصبر على الطاعه الله عززن طاعه عليه مصنات والصبر عن المعصيه الله ككلكلات وانجلوت راسن مقطر صنات يطيقال له ثالثا الصبر على اقدار الله الله بوستنونا بنيا لي باستلالفهو نجر دستهنيا هو مكبل معناته الصبر ثلاثه اقسام من الملكته ايه فاصبر لحكم ربك لقيته وثاني سنة لقيته وثاني حكم الله للنبي عليه الصلاة والسلام لأ الله يفرده نجر عنه فمثاني النبي عليه الصلاة والسلام أوذي بالقول وأوذي بالفعل فمن عداء تدرقوا النبي عليه الصلاة والسلام بني قرم تسربوا ساحر تبلوا فشوفوا باشوا تهجم تدرقوا النبي عليه الصلاة والسلام يعني تبالوا سنجري من بملا وبالفعل ايضا النبي عليه الصلاه والسلام بدل جسم من ذو اذى دصبات النبي عليه الصلاه والسلام مثلا النبي عليه الصلاه والسلام من قلوب باشوان انجد لي قلوب باشوان النبي عليه الصلاه والسلام هو ساجد في امن بقعه الارض امريت لي سلام الله تمتبال هاجر ازو مكه كعبه وقول سجد ادرجو انجد لي جلاله قلوب باشوان النبي عليه الصلاه والسلام والله وهؤلاء الكفار الذي قرحوا قال الجزور على عاتق رسول الله صلى الله عليه وسلم انهم اذا جاء مشرك عند مشرك سيمتا يا الله طلعت سيمتا يغبذوت نفسه يغبذوت نفسه النبي عليه الصلاه والسلام هو ساجد لربه لقيتها سجود بعد رجوت النبي لا يدل سجود ما رجع ابو طالب سطرته نفسه وهكذا فعل النبي صلى الله عليه وسلم وكان النبي صلى الله عليه وسلم يجيد عند عتبه بابي ابراكوا لي من يغني نبر الاقدار اساسوكن مدفوع نجد አንታ የሰጠቱ ነገሮችን በራስ ላይ ይቅልባቸው ነበር ነብዩ አለይሂ ሰላቱ ወሰለም ኡዚ ቢልፊዕል ሀከዳ ወነብዩ ሰለላሁ ዐለይሂ ወሰለም ኡዚ ኢጣኢስ ራኢፈን አዛ ተደርጓል ምን ሰውነታቸው እግራቸው እስከሚቆስል ድረስ ድብባውቷል እንደውም አኢሻ እንደምትለው ምን ተላልክ እስኪ ነው እርሱ ላይ የደረሰ በጣም ከፍተኛ አዛ ከሁድ ሁሉ ላይ ከደረሰበት መከራ በላይ የደረሰበት ጊዜ አለ አው ራኢፍ ላይ የደረሰብኝ አይነት ነው እንደሰብኝ ያቅም አለ ተደብድባለሁ ሶስት ሰርተው በዚህና በዚህ መካከል ላይ ደብድበውኛል አለ والله ራሴን ያወቅኩት ቀርነት ዓሊም የሚባል ቦታ ከደረስኩ በኋላ ነው ብሏል ነብዩ አለይሂ ሰላቱ ወሰለም ሁሉ ደቆባቸዋል አላህም ወስፍርና ለሁክሚ ረቢ ለጌታ ፍርድ ጽናላቸው በትዛዙ ላይ ለአዩህ الرسول بلغ ما انزل اليك አድርስ ተባሉ ይሄንን ሲያደርጉ አዛን ለነጣባቸውም አላህም ያውቃል ወስፍር ለሁክሚ ረቢ ለጌታ ወጣን ጽናላቸው አይሌ ቀባኢህ الكون كوناዊ ለሆነው ድሮ ላሳለፈው ሙስታኒ ወሽረአይ በሸሪዓ ለታዘዘው ሙስታኒ እናላችሁ ሁለት ተዛዝ ነው ያለው አንድ ቀባል ከውኒ ያለ በአዘነ ነብዩ አለይሂ ሰላቱ ወሰለም እንደሚገደቡ እንደሚጠቃባቸው ታበራቸው እንደሚባረሩ ይሄ ከውኒ ነው ሸረአይ ደግሞ ምንድነው ያ አዩሃ ነብዩ በልግ ማኡዚለ ኢለይክ ወዳንተ ያደረሰነው ሁሉንም አድርስ ተባለ ይሄ ሸረአይ ይባላል ጂሃድ ይጣ ተባለ ሸረአይ ነው دعوه يقتل سبب شرعي له غير شرعي بالغ قضاء الشرعي بالغ قرطاش وان فانك انت محمد باعيننا بين عينك يتاثرنا له من ما ينفع ما يقول باعيننا اي بمر امننا بين ملكته وسطنا له وتحت حفظنا بين قبك اثرنا له فلا تبالي من بوت عندكته عندكته باذ الكفار بكهديانوس كهديانوس بميادسبه مكرى منم ونداتل ابشر ايدو بوتا انداتتو يالاتيو الله فانهم كهاديانوت لا يسيلون اليه ودانتا يدرسو نبينا عليه الصلاه والسلام نبيين طولو دعواو بلجنته بانصتنته لمقتت يال تدرجه نجر يلم كن النبي عليه الصلاه والسلام تامو نيمو فصار تكتب لمن الله قال بكتب فانهم كهاديانوت لا يسيلون اليه ودانتا يدرسو منا عبر ስጋ ታይግባ አለ ነብዩ አለይሂ ሰላቱ ወሰለም ስለዚህ ማህለሽ ሰንጋችን የሰሩ ምን የሚለው ነው ምን መለከተ ቢአዩኒና አለው ነው ፕሉራል ነው አይደል አዩን አዩን ፕሉራል ነው አይኖቻችን ጥበቃ ስር ነው ያለው እና ያለው علماء ኡስታለት የተወሰኑ ፈጥረዋል ምን حفظ ብለው ጥበቃ ብለው ፈስረዋል እና ያhallም ማለት ነው እንጂ አይን አለው ማለት አይደለም ብለው አህባሾች የሚያመጡት ነገር አለ ولكن هؤلاء العلماء الاجلاء لازمون ነው ነገሩ ምን لازم ነው አይንን ካሰበቱ በኋላ በእኛ እይታስርነ በእኛ አይን እይታስርነ ነው ያለው እይታውን ብቻ አይደለም እንዴ እይታውን ብቻ አይደለም አላህ አይን አለው የለቁ ቢጀላል እኛ ጋር መምጣት የለበትም ለይተ ከሚስሊከ እኛ ጋር ማወዳደር የለብንም ሁለት አይን አለው ስንል እኛም ሁለት አይን አለን እንመሳሰላለን አይደለም ሰማዕና በሶር እንዳረጋገጠ ማረጋገጠ አላህ ዒልም አለው አዎ አላህ ሰማዕ አላህ ሰሚዕ ነው አዎ አላህ በሲር ነው አዎ ይሄን ከኛ ጋር እንደማይመሳሰል ሁሉ ለአላህ ማይን አለው ከኛ ጋር አይመሳሰልም ለአላህ ወጅህ አለው ከኛ ጋር አይመሳሰልም ለአላህ የዲን አለው ከኛ ጋር አይመሳሰልም እነሱ አጅዛ አድርገው እኛን ሙጀሲ ማለት ይላል አደገን አላህ قوله يميلون قال ان الملك وحملناه كانه الى نوح عليه السلام نبي الله نوح انه كانه على ذات الالواح ببالتان قوانا ببالت اولوا ودسر كم يسمعوا السنة كالاولوا بالتسرات الجلبة لا كانه الى اي على سفينة بسفينة لا كانه ذات اخشاب انتفت عاربة قلنا تبتي انتفت اخشاب اخشاب مالك جمع خشب عاربة مالك من مالك ጎን ሰፊ ሆነ ጣውላ ለማለት ፈልጎኩ አላሰፊነቲን በሰፊና ላይ ጣን ነው ዛቲ አክሻቢን ከእንጨት የተሰራች አሪበቲን ጎን ሰፊ ሆነ እንጨት ጣውላ ማለት ነው ወመካኒረ ከሚስማሮች የተሰራች መካኒ ሹደት በሚስማሮች የታሰረች ማለት ነው ሹደት ቢሃ በሚስማሮች የታሰረች ሲልከል አልዋህ እነዚህ አልዋሆች ጣውላዎቹ በሚስማር የታሰሩ ይሆኑ مفرد لها يا جسور مفرد سينجولارو جسار جسار جسار عند مسمار من البلد جسار البلد ودسور مالك ومسمار وش مالك تجري تفتل لك توانيا لك بأعيننا بين عين الجيطة وستهون لك أي بمنظر بملكة وستهنا ومرأة منا إن يجينا وحفظ لها أي أبدقنا تقوازا لك إلا تفتلون لك የነብዩ الله ነው መርከብ ፈጅሪ ተፈጸለች ሁዋኛለች بأعيننا كنا عين እይታ ውስጥ ስትሆን አይ በመንዘሪን በእይታ ወመርአ ምና እየተመለከተና ወህዝ ቢላህ እየጠበቅናት አይንን አስብተን ነው እይታን ማረጋገጥ ያለብን ስለቱ ሙታላዚም ናቸው አያ ያለው ማለት አይን አለኝ ማለት ነው ሙላዚም ግዴታ ያዙ ናቸው እይታ ብለው ተፈጥሩ በእይታ ብቻ ያለፈው ዘፈሳለ ፈጅሪ ቢአዩሊና አለው ላይ ነው ተፈረታችን ፈጅሪ ቢአዩሊና ወህፍዱላህ እየጠበቅናትን አይ ቢመንዘሪን በእይታው መርአምና እያየናት እየተመለከተን ማለት ነው መርአና መንዘር እንደነሱ ወህፍዱላህ እየጠበቅናት ማለት ነው ተፈሳለ ጀዛ አን ይሄን ያደረግነው ክፍያ ነው ለመንካነ ኩፍር ለተካደው ሰው ይላል ለተካደው ሰው ክፍያ ነው የተካዱት ማን ናቸው ነብዩላህ ነው አይ ፈአልና አደረግ ቢኑህ አለይሂ ሰላም ሰላም በሱ ላይ ይሁንና ለኑህ ይሄን ውለታዋልልህ ይሄን አደረግንልህ ወደ ቀውሚ በህዝቦቹም ማፈአልና የሰራነውን ሰራ ፈአልና ቢኑህ አለይሂ ሰላም በኑህ ላይም ሰራ ወደ ቀውሚ በህዝቦቹም ላይ ሰራ ማፈአልና ያደረግነውን አደረግ ማፈአልና የሰራነውን ሰራ ምን ሰራ ምን እንጃይሂ ኑህን በሰላም ማውጣታችን ማለት ነው وإغراقهم النسل ما استمعتهم إيه ثوابا كثيانا لمن كفر به لتكادوا سوء وجحد أمره قدعوا أنبي لتكادوا سوء وهو نوح عليه السلام السم لقمو نوحنا لقمو عندهم أي فعلنا بنوح بنوه سرام عليه السلام أنه لا يدرد بنوه أدرد وبقومه بهزبو السم سرام ما فعلنا يسران ونسران ما فعلنا يسران ونسران من انجاء يسران ونسران مالك من مالك من انجاء نهن نجام اوطاتو معدانو واغراقهم النسل ما استقموا ينهن سوت بيتنوتن مالك يهن ادرد لمن مثلاتو ثوابا كفيانا لمن كفر به لتكادو اكل وجحد امره قدايو انبي لتبالو اكل كفيانا لمن مالك وهو نوح عليه السلام ثم دهو نوح نسو نوح عليه السلام واصنع الفلك باعيننا ووحينا الى الليل ابو واصنع الفلك مركبها انصرا أعيننا بنيا أبك أو استشتهن وحينا بنيا تأزاز مكنا يتسرع إنيا يستمرنا إنيا جايد إياد الرجلس يسمارو تنسر شد إنسا تنامتا إيهن بزينا يدربو إياه لوحي إياد الرجل لكم يسرع لكن سرع ما ترس علي فتخيرو به عصوفو الدرس فنبي الله نوح لا عصوفو طوتو دارتنا عدرو من من أجر إلم وهاي إلم من إلم من إلم من ما قابل أي إلم ساري دقمو هنا بجي من نكاو እግሙ መርከብ እንጨት ጋር ትግል ጀመር ክንደ ተናንተና ነብይ ነው ስለ ነበር አሶፉባቸው እንተፈሩምና ከእና ለፈሩዲኩም ከማ ተፈሩ ዛሬ እናንተ በእኛ ላይ ብታፈዙ ነገኛ በእናንተ ላይ ምናሽኩበት ግዴ ይመጣል ነገ ደግሞ ማን እንደሚያሽክኛልን አለ መርከቧ ከተሰራች በኋላ ምን አለ አላህ وفتحنا ابواب السماء بماء منهمر وفجرنا الارض عيونا ከላይ ምንዘቀዘቅ ዝናብራ አወረ መሬትን ደግሞ ወደ ውሃ ተቀየረልና ተጠለቀለቀ እዝነታከም ነው ከጅሪ بأعيننا وقوله يملون قال እንመለከት وألقيت عليك فأنت لا تسقمت خلال محبة مني كني هونن فكر فأنت لا تسقمت خلال سؤال ማን ነው ነብዩ الله موسى الخطاب تكلفتني لموسى عليه السلام ነብዩ الله موسى ነው ألقيت عليك فأنت لا تسقمت محبة مني كني هونن فكر ይላል الخطاب لموسى عليه السلام فكان بفتن موسى عليه السلام اي وضعتها عليك بانت لا اسكمت فاحببتك اني موجدتك وحببتك اسوجدتك الى خلقي ودى فترتاتي ما اسوجدتك الى السؤال علماء كلتين تفسير الله القيت عليك محبة مني اسوجدتك وين اسوجدتك مالتون فكر بانت لا اسكمتك مالتو الى الله ولتصنع عند السنكبات كبات الجلب على عيني بني عين تبقى اثر ستهون بني عين تبقى اثر ستهون انكبكاري عند التاقين عند الجلب ولتصنع اي ولتربى انكبكاري عند التاقين من على طول تربى تربيه مال من دنا لكن ما صدقنا هذا اي ولتربى عند التاق انكبك وتغذى انكبكاري عند التاقين عند الجلب بمرء مني اني جاي يهو يتبقني لا سؤال عراك እያየሁ አይህ ነበር እያየሁ ወአህፈዙ እየጠበቅኩን ይህንን ክብካቤ እንድታገኝ አደረግኩኝ ይላል አላህ ወሊትስናአ ምን ማለት ነው ወሊትስናአ እንድትጠበቅ ማለት ነው አላህ አይኒ በኔ እይታ በኔ አይን ማለት በኔ እንድትጠበቅ አድርጋለሁ አይ ወሊቱ ረባ እንክብካቤ እንድታገኝ አድርጋለሁ ወሊቱ ረባ እንድታድግ የድገትን ወተገዛ ቀለብም ሁሉም እንክብካቤ እንድደረግልህ አድርጋለሁ ይመርአ ምንኒ ከኔ በሆነ እይታስር ስትሆን አራት ያየው ወአህፈዙት እየጠበቅኩ እንክብካቤ እንድታገኝ አድርጋለሁ ለዚህ ምን አስቀምጣለሁ አንተ ላይ ፍቅሬን አስቀምጣለሁ ለላህ አላ አይኔ የሚለው ነው መሐመድ ሳይዳችን ወአልቀይቱ عليك محبة مني ከኔ ፍቅሬን ባንተ ላይ አስቀምጣለሁ ሁለቱም ይሆናል ችግር የለም አላህ ይወዳቸው አንብዩ موسى عليه الصلاة والسلام ምክንያቱም አላህ ወደደ ማለት ሌላንም ያስወደዳል አይደል لهم كان نبي يترغب احاديث قال النبي عليه الصلاه والسلام من قال اذا احب الله رجلا الله عند سو في وده يقول لجبريل اني احب فلانا فاحبه انت جبريل اني كلين وده قال له وده يقول جبريل فينادي في اهل السماء قرنا الله كلين سلم يود وده يقول ويضع له القبول في الارض مجرم لا يتقبلني تاغني سويه ايه محبه لنا نبي الله موسى الله يوداكوا نبل اللهم سلا وداكوا اند وددوا ادرجاكوا ሙታላጂ ምናቸው ሁለቱም አላህ ተወደደ ያስወደዳል ነብዩ الله موسى عليه السلام ሰው በጣም ይወዳቸዋል وقالت امرأة فرعون يفرعون يستمنالك لا تقتله عسى ان ينفعنا او نتخذه ولدا አትግደለው አትግደለው ይሄ ልጅ ጠቅመናል ልጅ እንዘዋለን አለች ስታዩ ፍቅር አረፈባት ፈቃቱ ومن العجب الله سبحان الله يقتل هناك آلاف من الصبيان بسبب هذا الولد በዚህ ህፃን ልጅ የተነሳ ሌሎች ህፃናቶች ውስጥ ላይ ቆይ ተገደሉ ነው يذبحون ابناءهم ويستحيون نساءهم ወንዶችን እየገደሉ ሴቶችን እየተዋቸው ነበር او يقتلون ابناءهم ويستحيون نساءهم ወንዶችን እየቀፈቀፉ ህፃን ሴቶችን እየተዋቸው ነበር ማን ተፈልጎ ነው ይሁን ልንደረገው والله شوفوا الى قدرته العظيمه سبحان الله والله الله ترى عجيب ይሄን ልጅ ለመፈለኩ ነው አንድ ከበኑ እስራኤሎች ውስጥ የሚወለድ ልጅ ያንተን ስልጣን ያንቆታቁቷል በሱ ነው መጥፊያ ስለተባለ ያንን ልጅ እየፈለገ ነው ወንድ ህፃን በተወለደ ቁጥር በኑ እስራኤላውያን የዛን ልጅ እዛ ቦታ ስለነበሩ ግብጽ ውስጥ ስለነበሩ ወንድ ልጅ እየተፈለገ ይከተል ነበር ህፃን ልጅ ይታረድ ነበር تملكت يا الله سرا عملت أن أمام بيت أسكبه فرعون بيت والله هو أفسديان يقتلون ولكن الله جعل موسى ليربى في أحضانه على فرعون فرعون الكفوف إن داري قادر رجل أمي قرموا الزاكة قبابه هلا من هذا رجل الله وحرمنا عليه المرابع من قبل كهم وتن راسه ورما هذا الرجل البس كل هذا الرجل البس هاي أبا من البس عطيك دل ستلوش يهز على الجنو يهز أبا لجنه هز أجيس على الجنو سلزي عطيه متأسب عليه فرعون عطمتا أمي هات أبا عطوا لك وتاوت تاس ستاوي لجنه هز على الجنو وحرمنا عليه المرابع من قبل وتن رما هذا الرجل البس على الله هاي أبا من البس انبيلا وهو ربيع وتفي يصل له وايد أمام نفسه. مش الرشا لا من تدرجه. كانت أخته من كديبة من أمه. أخته نبرت في موسى أهل. فقفت في سبل الله. سكت في سكي سبل الله نبرة. لقد أنا عقابي لا يسلم نبرة. سكت على سبل الله على السرطة من تحسنا. هل أدلكم على أهل بيت يكفلون لكم وهم له نافحوا. يهون سوى ثلاثة يسون بهن لي. أسمروا عندهم كبابك والله سنة. مكروا من يصدقوا بيتسب من جراشهم. نعم إذا ما كونه ترون إذا فاتبعوني فكتلوني عليك يزاهده أما أنت عليك زهده فرددناه إلى أمي كي تكرر عينها ولا تعزن عند يا عينوا ما رفع عندهن لبوان بالرقاقة عند التازل وجناه ملتهم فملكتوا يهولوا درامو حيجوهم الله يسره وسره لسويه بن طوران هيو هذا الرجل الذي لا يعرف عقيبة موسى ومن هو موسى يدعي الربوبية أنا ربكم تعالى على وكفونه الموقع يا فاتح سبحان الله الله ملسوا من قرى متوا الناس قال الناس قرى متوا الناس كبتوا الناس الرجال قال قال قبتوا نبرا فصدق وعده الله قالوا لا خبره من بلو نبرا فإذا خفتي عليه فعلقيه في اليم كفراشه الآني كارد الدنيا البلاش اندلولوش بس تابو تابو كنا وقوا لي في اليم مالك حيث لا يستعيذروري ولا فإن راده إليك إن من لسوال لنو دانسي فجائله من المرسلين إن دو مرسل نادر قولنا نقر مشال الله والله سفدت الكلمة يدي توانك الأكبر الناس بسات نادر قال لجوان أبحر لي أصبر أبحر لي وري وري وري نبي الله إبراهيم إسماعيل نراجم دي التبالو يموتان ناس موتان أوحى لي كيف منادر فسأل لك بسات نادر قال أوحى لي هذه الأمة صادقة في وعد ربها وقوله وألقيت عليك محبة مني الخطاب لموسى عليه السلام أي وضعتها عليك بعد ثلاث كمتك فكرين فأحببتك وجدتك وحببتك أسوجدتكم أحببتك أني وجدتكم وحببتك أسوجدتك إلى خلقك وجدتك لساتم أسوجدتك وليتصنع عندك تتأبك أدرف على عيني بني إيها لموسى لموسى الناس يتكفلات ما أنت أصدق لك أنت بكالي يتدرق لك ما أنت أصدق لك لجوان موسى سبحان الله عجيب تاريخه كتفت قلبه هذا نوع عجيب النوع ولكن بذا بكروس الساعتك تاريخه يحد منه ماذا يحدث ماذا يحدث فكذلك الله الله يأخذ لك اسم من نوع كجربة من انداد الرجاء أميريكان يريدون أن يدمروا الإسلام ولكن كجربات الزوجة سباته الزوج النسب من ولدهم من دم سرعته هم كفرعون فكذلك إسرائيل لا تعرف ماذا يحدث النفس الذهنيان بأحباس اسمات قاتلته الناس الزوج تلابيبوس وينم الزوج واشنطن من دم سفر لا يعرفه الزوج النسب تولد إسلام تكبر من دم يمتع لا يعرفه والله لا يعرفه ولتربى انت بتكاري للتابين وتغذى عند السك الا بعد الرب الى الله في مرأة مني كان يبهون يتبك اي يتدرج اراك اي واحفظك اي يتبك الى الشهر الشاهد هذين من ناقين يونتب من الآيات كان قصص من ناقين يونتب من هنا ان فيها اهونك ارانا كان قصص اثبات العينين لله تعالى لالله كلت عينو شندال الترقاق حقيقة بأونها على ما حقيقة حقيقة له عين أجيتها ما لثار اللهم حقيقة عين الله بك عين عين عين هذا صفة ذاتية صفة ذاتية صفة في أريجال اللهم كذا صدر الثالث عين الله علي بلو علي بلو الله علي نعم جن أعين أعين أعين فلورا لجهون نيمتو يتك تك لين خبرك سلا فلورا لجهون نيمتو فلورا من بلد إنه من نجنا يبلنا يا بقى أمي فلورا يا درجو وده من إباحة سلهون أنا نا وده ملو وده فلورال مضافي منهم نجر بزعف لمساقلة من يادر قتال فلورال يادر قتال للنانو قولتنا على عيني عندها بالجونة مثل አዕዩን ፕሉራል ነው አድርጎ አመጣው ግን ስንት ነው ያለው ሁለት ነው ያለው ፕሉ ሲንጉላሪ ሆኖ አላአይኒ ኢባሳ ሲሆን የኡም ብያቸዋለሁ ምን ተነቃቀ ያዙ አንድ ነጠላ ነገር ወደ ሆነ ነገር ተጣጣው ብዙ ስም ነው የሚሆነው ያይነ ስም ነው ባይኔ ብትል በሁለት አክል ባይኔ ባይኔ ያየ ሆኖ ማለት አንድ አይን ማለት አይደለም አይኔ ካልስ ሁለት አይን ሶስትም ሊሆን ይችላል ግን ስም ነው የሁሉም ስም ነው የሁለትም የብዙም ስም ነው ሲንጉላር ከሲንጉላር ይወጣና ሁለትና ፕሉራልን ብቻ ነው የምናወዳደረው ፕሉራል ለምን ሆነ ና ወደሚለው ወደ ፕሉራል ስለተጠጋ ለሙሻከላ ፕሉራል ያደርጉታል አንድ ወይም ደግሞ አቀለል ጀመር የፕሉራል መነሻ መጀመሪያው ሚኒመሙ ሁለት ነው ብለህ ተነሳው ይሄ ደግሞ ቁርአን አለ ፈቀድ ፈቀድ ቁሉቡኩማ ብሎ የሁለት ሰዎችን ቀልብ ምን ብሎታል ቁሉብ ብሎ ፕሉራል አድርጎታል ችግር የለም እንችላለን ፕሉራል فإن كان له إخوة فلأمه السدس إلى القرآن إخوة كلت إخوة ما لسنا فلولا عدل النجر موجود إخوة ما لسنا فلولا عدل دم القرآن ستتكم سنه رسول دمو فلولا عدل دون التتكم القرآن لا يراسم الرجال للنهي أشو ليلة كلت سلمون شم الرجال نمتا نرجو عليه الصلاة والسلام بخاري بذقبو تحديث حديثا سيحا من فلدجال تنادروا فإنه أعور العين إحدى العين كهولت عند عينه يتبلاش تسمع أعور عينه اليمنى بالوال أعور عين اليمنى عين عينه من دنات بالوال أعور ناس يتبلاش تسمع بالوال كأن عينه عنبكم طافية يلال يتبلاش وين تنسلالش عند عينه فإن ربكم لا يخفى عليكم جنان تجيتها بالنان تلي عيدبكم فإنه ليس بأعور عند عين عجل لما لنبي عليه الصلاة والسلام هم يجرموا في لغة العرب በአረብ ቋንቋ እንደው የአረብ ቋንቋ አንድም ቦታ ላይ አዕወር የሚለው ለሁለት አይን እንጂ ለሶስት አይን አንዱ ለጠፋ ተጠቅሞ አያውቅም የለም አዕወር የሚለው አንድ አይን ማለት ነው ከሁለት አንድ አይን የተበላሸ ማለት ነው ምን ማለት አዕወር ማለት من تأمل هذا الحديث هي حديث በጣም ሳይ حديث ነው البخاري ዘገቡት حديث ነው من تأمل هذا الحديث يثبت لربنا عينين አግልጽ አምግልጽ ወርታችሁ አዕወር ማለት ምን ስለሆነ ነው አልኳት አዕወር ማለት ከሁለት አንድ አይን የጠፋ ብቻ ነው እንደዛ የሚባለው የናንተ ጌታ ደግሞ አዕወር አይደለም ማለት አንድ አይን አይደለም ሁለቱም አለ ማለት ነው ለብዙ ቢሆንማ ብዙ አይኖች አሉ ሲሉን ነበር ወይ ደግሞ አይን ባይኖር ነው አይን የለም የናንተ ጌታ እንደ ደጃል አይደለም ደጃል አንድ አይን አለ የናንተ ጌታ ደግሞ አይን ስለሌለ አዕወር የሚባል ነገር አይጠጋውም ይሉን ነበር አዕወር አይደለም ነው አሉት አዕወር አይደለም ሁለቱም የምናውቀው ነገር አለ በጣም ግን እምን ለቀይም ደግሞ ሷኢቃ የሚባል ክታባቸው ላይ የተናገሩት አለ አንድ ሰው ሶላት ላይ ሲቆም የቆሙ አላ አማም አይኔ ረህማን በረህማን ሁለት አይነ ፍለፊት ነው የሚቆመው ብለዋል አይኔ ታስኒ አለ ገልጣችሁን እንደ ገልጣችሁ አንነ فيها እዚህ ቁርአን አያውስ እስባተ አይኔን ሁለት አይን እንዳለ ለላህ ተዓላ ለአላህ ሐቂቀተን በእውነታ በተቅሊል አይደለም በእውነታ አይደለም አለማይልቁ ዲ ስብሃነ ራት ተገባው ጌታችን ከሱ ጋር በሚሄድ መልኩ ተከነቀል ቁርአን ተናግሯል ቢነብዚል አይን በሚለው ቃል ተናግሯል ቢነብዚል አይን የሚልና ነው ቢመንበርን ቢመርአን ኢላ አረቢያ ተፈበትን ያ ስብሃነላህ ንገርማን እነ ኢማሙ ሻፊዒና እንተና ይሄ ጀህመ ኢብኑ ሰፋን የሚባለው ሰው እየተናገረ ጊዜ ሁለት አይንን ሁለት እጅ የሚለውን ፊት የሚለውን አውሎ ነበር በዘመኑ የነበሩ እነ ሱፊያን ኢብኑ ዑያና እነ ፉደይል ኢብኑ ዒያድ እነ ኢብኑ ሙባረክ እነ አቡ ዩሱፍ እነ መሐመድ ኢብኑ ሐሰን እነ አብዱራህማን ኢብኑ መህዲ እነ ሻፊዒ እነ አህመድ እነ ኢስሐቅ ይኩሉ ዑለማ በዳአሁ بعضهم ሙብተዲዕ ነው ብለውታል ከፈረሁ بعضهم واجاز بعضهم قتله ይሄ ተመገደል አለበት ብለዋል ይሄን ሁሉ ሲአውል والله ራሳቸው አህባሾች እንከተላቸዋለን የሚሉት አቡ ሐሰን አልአሽዓሪ ለአላህ አይናለ አላህን ምትያለ ይባል አላህ ፊትም አለ ይባል ይሄ አቅል የሚገባበት ሳይሆን ተነግሮን የምንይዘው ነገር ነው ተነግሮን የምንይዘው ነገር ላይ ደግሞ አእምሮ ማስገባት የለብንም ብለዋል እንቀበላለን ኢማሙ ሻፊዒ ምን አለ እኛ አላህ ራሱ አለ ይባል ሁለት ምን ብሎ በየዳው መስጦታን ብለዋል ከፋና ይባል ተጠቅሶልናል በቃ አለ ወሰለን አለ ለአይን ወርባል ምክንያቱም ይሄ አመለካከት የሚገባበት አይደለም እነሱ በአመለካከት እያስገቡ ነው ራሳቸው አይንም የለውም ሁለት እጅም የለውም ፊትም የለውም ብለው ጣጣ ውስጥ ይገቡ ንገርም ሸኻቸው ተመልሷል ወላኪን ደግሞ ተቀነቀል ቁርአንም ተናግሯል ቢነፍል አይን በሚል ቃል ነው የተናገረው ሙዳፈተን አስጠግቶ ኢለይሂ ወደ ራሱ አስጠግቶ على عيني ولتصنع على عيني بلوال يني عين بلون يتناقر مفردة شنقول على درجة تناقر ومجموعة تقول على درجة تناقر بأعيننا عيني سينجولار مفردة يالو عيني يمرون على عيني وليتصنع على عيني ومجموعة فلولا لا بلقوم تناقر بأعيننا بلو ونطقت السنة حديث تناقر بإضافتها إليه ودراسه أستدفع بإضافتها بما أستدفع تناقر النبي إليه ودقيتها أستدفع تناقر بسنة بحديثها مثنة قولة هذه وقال النبي صلى الله عليه وسلم النبي عليه الصلاة والسلام انديه لعله من العلو إن ربكم ليس بأعور دجال فإنه أعور إحدى عينيه فولت عن ديني يتأثاني وعلا إن ربكم لا يصفى عليكم ينان تجيثا دقمو بنان تلا يتجبكم إن ربكم ينان تجيثا ليس بأعور عن دينا للما بنبي عليه الصلاة والسلام أعور هذا بخاري مسلم ما كذا قلتنا أنا عبد الله بن عمر وذلك يتكهني كرانا في صريح بتعام جلسنا بأنه بمهن ليس المراد حساب دين ثلاثة إثبات عين واحدة عن دين بكان يعلو ما لتار الله فإن ذلك عن دين كهن عاور نومي بالو وين عاور عاور نومي بالو كفوستان دعينو كتفا ويدمو عن دين بكان كهن عاور نومي بالو عيب قدلة اللبت نومي بالو عاور كتبالدن كهولة عن دين يتفانو عاور مالو هل قبسو؟ وذلك إما نصريح قلتنا إن ربكم من أن تجيثا ليس بأعور عن دين هذا لما نس بأنه ليس المراد حساب دالهون قلتنا حساب دالهون من إثبات عين واحدة عن دين بيتكان يالو ما لا يتعد الله فإن ذلك عن دين بيتكان يالو عاور ظاهر تعالى الله عزيز عند بيتكاك هنا عورنا عورنا يجمر عند عند وإن دمو كفلورا لاندي سكافة عورنا مثال عيبا اللبتنا مثال عور مالتكن عن دين وكان دين سكافة عورنا مثال عورنا مثال وجود الله مالتنا عور كتبا لجل عن ديالة عن دي أفا مالتنا عور في لغة العرب قبتها شوان عن ديالة عن دي كتبا من البال عورنا مثال إيه عورا ظاهرنا تعالى الله عنه النفس فإن ذلك عند عين بكان يالو إن مالت كهونة عورون إيه قدلتنا وعورون ظاهر قلت هنا قدلتنا إن مالت عشو عند عين نور كتبالة عورون ظاهر عم قلت هنا عيبنا نور نعيد تعالى تعالى الله عنه حزوه نفاء الله قرار ولغة العرب يا عرب قانقوا جاءت نتالك بإفراد المضاف مضاف سنقل على ذلك قوان تخار وتسميته تسمية ما ذلك قوان تخار وجمعه بجمع المقصة بجمع بطل العالم مقصة سنجولار مالا من مثلاته كتاب محمد سلم مضاف مالك وده محمد يتقجو كتاب منه من دمه كتاب مضاف له محمد مضاف إليه يابو زنبرا تسمو لا تسكم سمو كتاب محمد سلم كتاب يالو مضاف يبالا محمد مضاف إليه يبالا هتأجيو كتابنا عسجيو مضاف إليه بلا كتابه محمد سلم كتاب مضاف مارس عين يتبوت على إنه ميتبوت كتاب ميلوبوت على مارس كتاب ميلوبوت على يالو مضاف الله في النجد سنجولار مادر قال بهولتكم تناغوان بطلو العالم تناغوان قبات الذي في لغة العرب على في لغة العرب على في لغة العرب هي حتى كمال ولغة العرب يا عرب قانقوا جاءت مقال بإفراد المضاف مضاف مثل هذا الجو تناجروال وتسليت كل هذا الجو تناجروال وجمع بطل العالم مقال في هذا أحوال المضاف لي إن لم تكن أجابة عقل المتوسط إن لم تكن أجابة إن لم تكن أبايع مالتي لم تسلك كتاب محمد سن محمد من دنو مضاف إليه أستجي نار إن لا أستجي وتأجي من مهون في لغة العرب هلا لم تسلك فإن أضافوا كاستقوا الواحد عند سنجولار المتصل يتيرا زيهون انصوف ويتكتات عليهون كاستقوا إلى مفرد وده سنجولار كاستقوا سنجولار أفردوا سنجولار يعجبوا سنجولار وده سنجولار متاستقاكو هنا يهون انسل عند المتعلات متاستقاكو هنا وده عند نجد مفرد عجبهم مسامت أو يدو سنجولار وده سنجولار كاستقوا المتصل كونه وإن أضافوا كاستقوا جزمو إلى جمعين ወደ ፕሉራል መጣጣ ከሆነ አንድ ነገር ወደ ፕሉራል መጣጣ ከሆነ የኛ መጽሐፍ መጽሐፍ አንድ ሆኖ እኛ የሚለው ግን ፕሉራል ነው አይደል? የኛ ስትል ወደ ብዙ አንድ ነጠላ መጣጣ ከሆነ وإن أضافوا كاستقوا إلى جمعين إلى جمعين وده بلورال كاستقوا ظاهرا أو مضمرا سمو تولات أسم النون قلت أسم النون ينيا كالف تولات أسمنا كتاب القوم كالك دمو يستوشنا رجال كالف بلورالنا رسول كالف بلورالنا سم ظاهر سمنا ناب لك التناجرك ينيا يميلو نا يميلو من دنو ينيا يميلو تولات أسمنا رمي ወደ ተውላጠ ስምም ማስጠጋ ወደ እስመም ዛሂርም ማስጠጋ ፈልአህሰኑ ጥሩ ጀምዑሁ ፕሉራል አድርጎ ማምጣት ነው። ፕሉራል ፕሉራል ባይሆንም ፕሉራል ይደረጋል። ለዚህ ነው ቢአዩኒና አላላ አዩኒ የሚለው ምንድነው? ፕሉራል ነው አይደል? የአይን ፕሉራል ነው አዩ። ለምን ፕሉራል ሆነ? ወደ ፕሉራል ነው የተጠጋው። ምን አይነት ፕሉራል? ና የሚለው ተውላጠ ስም በአረብ ሉጋው ስታል ሲንጉላርም እምናስጠጋ ከሆነ ወደሚያያስም ምን እናደርጋለን? ሲንጉላር እናደርጋለን። አንድ የሆነን ስም ደግሞ واذا اضاف الى جمع ወደ ፕሉራል ካስጠጋ አንድ እንኳን ቢሆን በፕሉራል ሁለት እንኳን ቢሆን ፕሉራል አድርገን እንተማመጣው ተባባና አይደል? እንምትናገር አንድ kitab እንኳን ቢሆን ኩቱቡና ብለህ ነው የምትናገር የኛ መጽሐፎች አልገባችሁም ያልኳችሁ ነው። ሽለሆነ ትንሽ ይችላል አይ ለምን ፕሉራል ሆነ የሚል ጥያቄ ከተነሳባችሁ ነው። وإن أضافوا كاستقوا إلى جمع وده بلورال ظاهرا قلت اسمين يهون أو مضمرا تولاد اسمين يهون وده بلورال إيه أستقدون أستقدون فالأحسنوا تقروا يتشالوا يقوموا أستقاتم جمعوا بلورال مادرقا لبن يتن يتن تتأجيون مشاكلة للب قالوا لما مخاسل أستقدوا بلورال اللي هنا هلو تتأجيون بلورال يهون تبلوني አይን ያለው ብዙ አይኖች ማለት አይደለም፣ ሁለት አይኖች ናቸው። ለምን በፕሉራል መጣ ከተባለ ምኑ ጋር ሙሻከላ ለማድረግ ነው? አስጠጊው ጋር ና የሚለው ጋር እንድትማማ ነው። ና ፕሉራል ነው፣ ተጠጊውም ፕሉራል ይሁን። ከቀውለ ተዓላ ለምሳሌ አላህ እንዲህ ይላል፣ ፈጅሪ የምትዋኝ ሆነች አለ በአዩኒና በእኛ አይኖች እይታ ስር ሆና ይላል። አዩኒ ያለው ምንድነው? እስኪ ንገሩኝ፣ አዩኒ ያለው ምንድነው? ፕሉራል ነው። ለምን ፕሉራል ሆነ? ሁለት አይደል እንዴ? አይ ና ወደሚለው ወደ ፕሉራል ተውላጠስም ስለተጠጋ ተውላጠስምስ ባይሆን ይቻላል። ተውላጠስምም ባይሆን ዛሂር ግልጽ የሆነ ስም ፕሉራል ቢሆን ሩሱል ሪጃል ይፈራሉን ይመስል የሆነ አንድ ስም እነሱ ጋር መታገራኘው ከሆነ ፕሉራል ታደርጓለ። ለሙሻከላ ሙሻከለተ ለፍዝ ነው፣ ቃሉን ለማመሳሰል። አስጠጊው ፕሉራል እንደሆነ ሁሉ ተጠጊውም በፕሉራል ቢመጣ ነው አህሰን። የቋንቋ አጠቃቀም ጥሩ ማለት ነው። ላለው አልገባችሁም? ወቀውሉ ሌላ አላህ ቃል እንዲህ ይላል፣ አወለም የረው አይመለከቱም? ምን ተመልክተዋል? አወለም የረው አተመለከቱም? ተመልክተዋል። አና ኸለቅና ለሁም ለነሱ እንደፈጠርንላቸው ሚማ አሚለት አይዲና እጆቻችን የሰሩት ይላል። እጆች ስንት እጅ ነው አላህ አለው? ሁለት ነው። አይድ ብሎ ለምን አመጣው? ለምን ፕሉራል አላደረገው? ና ወደሚለው ና ወደሚለው ስለተጠጋ ነው። ና የሚለው ፕሉራል ስለሆነ ሙሻከለ ተለፈ። ሚማ አሚለት አይዲና እኛ የፈጠርንላችሁ የሰራንላችሁ አንአመን እንሰሶችን እነሱን አላዩም እንዴ? ለምን እነሱን በማስተንተን እንኳን አይመከሩም እያለ ነው። ወኢን አዳፉ አረቦች ካስጠጉ ኢለስሚን ሙሰነን ወደ ሙሰና ካስጠጉ ወደ ሁለት የሆነን ስም ወደ ሁለት አንድ ወደ ነጠላ ወደ ፕሉራል የሚያስጠጉት ማለት ነው። ተጠጊና አስጠጊ የሚባል አለ። ይሄን ካላዛችሁ ታትይዙት። መጀመሪያ ሙዳፍና ሙዳፊ ላይ የሚባል አለ። ኪታቡ መሐመድን፣ ቀለሙ መሐመድን፣ ኩፉ መሐመድ፣ የመሐመድ ጫማ እንላለን አይደል? ቀንደዛ ማለት ነው። ጫማው ወደ መሐመድ ተጠግቷል፣ ባለቤት ነው። አስጠጊው አካል ሙዳፊ ላይ ይባላል። ተጠጊው ሙዳፍ ተጠጊ ይባላል። ወኢን አዳፉ ካስጠጉት ኢለስሚ ሙሰና የሆነን ስም ኢለስሚን ወደ ስም ካስጠጉት ሙሰነን ሁለት ወደ ሆነ ነገር ካስጠጉት ፈልአፍሑ በጣም ጥሩና ቀልጣፋው ንግግር ስለغتهم በነሱ ቋንቋ ጀምዑ ፕሉራል ነው የሚያደርጉት ከኋላ ያለው አያችሁ ወደ ሁለት ነው የሚያስጠጉት አይደል እቃው የሁለት ሰው ነው ወይ የሁለት አካል ነው ልጅንም ሁለት አድርገው ነው የሚጠቀሙት እንትን ወደ ሁለት ያስጠጉ ከኋላ ተጠጊው ምን ያደርጉታል ፕሉራል ያደርጉታል ኢንተቱባ ኢለላህ ፈቀድ ሰሐት ቁሉቡኩ ማለት ስንት ሰዎች ናቸው? እንተቱባ ሁለት ናቸው አይደል? ተውበት ብታደርጉ ነው የሚለው። እና ምን ብሎ ፕሉራል አደረገው? ኩማ የሚለው ምንድነው? ሁለት ናቸው አይደል? ቁሉብ ብሎ ፕሉራል አደረገው። ቁሉብ ብሎ ፕሉራል አደረገው። ለምን የሁለት ሰው ቀልብ ምንድነው የሚሆነው? ቀልባ ኩማ ነበር መሆን የነበረበት የሁለት ሰው ቀልብ። ግን ወደ ሁለት ስናጠጋ የሆነን ስም ምን እናደርጋለን? አፍሶህ ፕሉራል ነው የሚሆነው። አስታሪቁ ወስታሪቀቱ ፈቅጦኡ አይዲየሁማ ይላል። የሁለት ሰው ስንት እንድጅ ነው የሚቆረጠው? አንዳንድ እጅ ነው አይደል የሚቆረጠው? ግን አይዲየሁማ ብሎ ፕሉራል አደረገው። የሁለት ሰው ስንት ነበር የሚሆነው? የዳ የደይሁማ ነበር። የደይሂማ ሁለት እጆቻቸውን ቁረጡ ነበር የሚባለው። ግን ፈቅጦኡ አይዲየሁማ ብሎ አመጣ። ሁማ የሚለው የሁለት ተውላ ጥቅም ነው። አይድ የሚለው ፕሉራል ነው። አይድ ብሎ ለምን ፕሉራል ሆነ ብትሉ ወደ ምን ስለተጠጋ ነው? ወደ ሁለት ሰው ሲጠጋ ፈልአፍሰሑ አይጅማ ነው ከብያችኋል ጋር ወእነማ ሁማ ፈቀድ ፈቀድ ቁሉቡኩማ የሚለው ወእነማ ሁማ እነዚህ ሁለቱ ቀልባን ሁለት ቀልብ ናቸው። ለምን እንተቱባ ነው እናንተ ሁለታችሁ ተውበት ካደረጋችሁ ብሎ ነው የተነሳው። የሁለት ሰዎች ቀልብ ነው። የሁለት ሰው ቀልብ ደግሞ ሁለት ቀልብ ብቻ ነው ያለው። ወእነማ ሁማ ቀልባን ሁለት ቀልቦች ናቸው። ፈላየ ተቢሱ ምንም አይመሳሰልም አይሻማበትም። አለስታኒ በሚሰማ ሰው ቀውሉል ሙተከልል የተናጋሪው ንግግር አይሻማበትም። ነራከ ቢአዩኒና ብለህ ብትናገር እኛ ባይኖቻችን እናያሃለን ብትለው፣ ወነእኹዙከ ቢአይዲና በእጆቻችን ይዛሃለን ብትለው፣ ወላ የፈሃሙ ሚንሁ ከዚህ ላይ አይረዳም አንድ ሰው በሸሩን አንድም ሰው አይረዳም። አላውጅል አርት በምድር ጀርባ ላይ ያለ አንድም ሰው በማንኛውም ቋንቋ አይረዳም። ዑዩነን ከቲረተን ብዙ አይነን የፊቶች ላይ አሉ ማለት አይደለም። አላወጅህ ዋሂድ በአንድ ፊት ላይ ብዙ አይኖች አሉ ብሎ አይረዳም። ነራክ አንተ ራስህን እኛ ብለህ እኛ በአይኖቻችን እንከታተልሃለን እኮ ብትለው አንድም ሰው ብዙ አይኖች አሉት ብሎ አይልም አይረዳም። እንዴ ማንም አላወጅህ እኛ በእጆቻችን ይዛሃለን። እኛ ካልክ የግድ አዩንም ፕሉራል አድርጓል አይደል? እኛ ብለህ የምትጠቀም ከሆነ ራስን አክብረ ራስን ተከብር አድርገ እኛ ብሎ ራሱን አላህ አምጥቷል አይደል? በእኛ አይኖች ነው ያለው፣ በእኛ ነው ያለው። እኛ ካለ አይኑን ምን ሆነ? እናን ተከትሎ ፕሉራል ሆኗል። አንተ እኛ ብለህ ብትናገር በአይኖቻችን ብለህ ብትናገር አንድ ፊት ላይ ብዙ አይኖች አሉ ብሎ ማንም አይረዳም። አላውጂ ይላል ረቢላህ ተፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።